بسم الله الرحمن الرحيم، ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب. الباب فاصبر بك وسبح بحمد ربك بالعشي والإبكار. إن الذين يجادلون في آيات الله بغير سلطان أتاهم إن في صدورهم إلا كبر ما هم ببالغيه فاستعذ بالله إنه والسميع البصير. لخلق السماوات والأرض أكبر من خلق الناس ولكن أكثر الناس لا يعلمون. وما يستوي الأعمى والبصير والذين آمنوا وعملوا الصالحات ولا المسيء قليلا ما تذكرون. بسم الله الرحمن الرحيم، الحمد لله رب العالمين، الصلاة والسلام على رسول الله. كلش كون كان زانيالك تصبر الله إن شاء الله. በተረፈ ማክሰኞ አልገባሁም በጣም ደክሞኝ ራሴን አሞኝ ኢሻ ላይ ገባሁ ነው። እስቲ አንድ ሁለት ሰዓት ተኝቼ ከእንቅልፍ በኋላ ራስ ምታት ስለሚለቀኝ አራት ሰዓት እገባለሁ ብዬ አሰብኩ። በዛው እንቅልፍ ይዞኝ ሄደ። የቁም ሱይቱን ስልክ አግኝቻለሁ። በጣም ይቅርታ አላነሳሁም። እና በዚህ መልኩ ነው ማክሰኞ ያልገባሁት። ጀዛክላሁ ኸይር ቁምሴቱ ሹክረን። ولقد أرسلنا موسى لموسى تنوال إلى الله الهيوت من مريان ستنو وأورثنا إهن يهيوت بمو أورسناني إسرائيل اللي جوش بيورسو تادرقنا الكتاب የእስራኤል ልጆች ከሙሳ ፉን እንዲወርሱት አድርገናል። በውስጡ በጣም በርካታ ህግን ይህም የህይወት መመሪያዎች ይዟልና ለሙሳ እዛ ውስጥ ተካቷል ነው የሚለን። ለሙሳ የተሰጠው መጽሐፍ ሁደን አለ የህይወት መመሪያ ያለበት ነው። ክራ ተግሳጽ እና ምክርም አለ ለልቦና ባልተ በሳል ለሆኑ ሰዎች አክላቸውን ለሚጠቀሙ ሰዎች መገሰጫና መመክሪያ እንደዚሁም ለህይወት መመሪያነት የሚያገለግሉ በርካታ ቁም ነገሮችን ያዘው ኪታብ ላይ በደወር ወርሰውታል። የሚያሳዩ አልሞከሩም። በዚህም ሳቢያ በርካታ ችግሮችና ለኩፍርም ተዳርገዋል። ስለዚህ ፈስቢር ታገስ፣ ያማ እነ ዋዕድ አላህ ሐቅ፣ የአላህ ዳን እኮ እውነት ነው። ፈስቢር ያላቸው እንግዲህ ለይሁት መመሪያ ሰጥተነው በውስጡ ተግሳጽን እንዲያስተ ተቆራረጠ። እንዲህ አሁን እሰማለሁ እሰማለሁ መርሐባ። ስለዚህ ለሙሳ በውስጡ የህይወት መመሪያ የያዘ በርካታ ምክርና ተግሳጾችን የያዘ መመሪያ ሰጥተነው ነበር። ይህንን መጽሐፍ የእስራኤል ልጆች ከሙሳ እጅ ወርሰውታል። ወርሰውትም ግን ከፍረዋል። ወርሰውትም ግን አስተባብለዋል። ወርሰውትም ግን ከመጽሐፉ ውጭ የሆነን ህይወት መርጠው ኖረዋል። ስለዚህ አንተንም ህዝቦችህ ስልክህ 100% ይቀበሉሃል ማለት አይደለም። ቢያስተባብሉህ፣ ቢክዱህ፣ ቁርአኑን ቢወቅሱ፣ አንተም ቢወቅሱ አይግረምህ። ስለዚህ ፈስቢር ታገስ። ኢነ ወዕደላህ የአላህ ቃል ኪዳን እኮ ሐቁን እውነት ነው። እረዳሃለሁ ያልኩ እውነት ነው። ከሃዲያን እቀጣለሁ ያልኩ ነገር ሁሉ እውነት ነው። ግን ታገስ ይላቸዋል። ወስተግፊር ሊዘንቢክ ለተሳሳትከውም ስህተት ከጌታህ ምህረት ጠይቅ። ሰው ነውና አልፎ ጥቃቅን ነገሮች ቢፈጠሩ ከአንተም አልጠብቀው ነገር ቢሰራ ወደ ኋላ ሳትል እኔን ይቅርታ ጠይቅ ይላቸዋል። ስለዚህም አውርተናል ነብ ስ ስለም ከከባኢረ ዙኑብ ማዕሱም ናቸው። ጥቃቅኑ ላይ ዑለሞች መካከል ኪላፍ አለ። የተወሰኑት ያው አልፎ ቁርአን ያረማቸው ጥቁማ ስላለ ጥቃቅን ነገር እንደ ሰው ለምሳሌ አብዱላህ ብኑ መክቱም ላይ የታየው ነገር እንደዚሁም ዘይድ ኢብኑ ሐሪሳ ሚስቱን በሚያጋበት ሰዓት የተፈጠረው ነገር አልፎ አንድ አምስት ፖይንቶች ቁርአን ጠቅሷል። ጥቃቅን ናቸው። ስለዚህ ለእነሱም ሆነ ለሌላም በአጠቃላይ ወስተግፊር ሊረቢክ ምህረትን ጠይቅ፣ ወሰቢሕ አጥራው፣ ቢሐምድ ረቢከ ጌታህን ከማመስገን ጋር አጥራው። ቢልዓሽይ ማታ ወቅት፣ አሽይ ማለት ከዙህር በኋላ ያለው እስከ መግሪብ ሰዓት ያለው አሽይ ይባላል። በዛ ወቅት ላይ ጌታህን እያመሰገንክ አጥራው። ወልኢብካር ጠዋት በማለዳም ቢሆን ጌታህን እያመሰገንክ አጥራው ይላል። ስለዚህ ወገኖች ነብዩ ሰለላሁ እንዲያመሰግኑት እንዲያጠሩት ከጠየቃቸው እኛ ደግሞ ከዚያ የበለጠ መስራት እንዳለብን ነው ቁርአኑ የሚጠቁመው። ስለዚህ ዚክር ላይ አብዛኞቻችን ወድቀናል። አብዛኞቻችን ከዚክር ዓለም ሸሽተናል። አላህን ከማጥራት አላህን ከማመስገን እስቲ ከመካከላችን በእርግጠኝነት መናገር የምችለው ከ95%ቻችን የወደቅንበት የዚክር ሰዓት የለንም። ዝም ብሎ ጠዋት ተነስቶ ወደ ስራ ዓለም መሄድ፣ ከስራ መመለስ፣ ቤት መግባት፣ አምስት ወቅቱን ሰላት እንደፈለጉ መስገድ እንጂ ቁጭ ብሎ አላህን ማወደስ አላህን ማጥራት ከአብዛኞቻችን ህይወት ላይ ሚስተዋል ነገር አይደለምና ይመለከተናል። እነለዚነ እነዚያ አላህ ዩጃዲሉነ ፊ አያቲላህ ዩጃዲሉን የሚከራከሩና የሚሟገቱ ፊ አያቲላሂ በአላህ አንቀጾች ላይ ማለት ነው። ቢገይሪ ሱልጣኒን ያለ መረጃ፣ ሱልጣን ማስረጃ ነው። ገይር አፍራሽ ነው። ቢገይሪ ሱልጣኒን ያለ ማስረጃ የሚከራከሩ አታሁም የመጣላቸው ማለት ነው። አታሁም ማለት የመጣላቸው ማስረጃ ሳይኖራቸው ክርክርና ሙግትን የሚፈጥሩ ግለሰቦች። ዛሬ አሁን አብዛኛው ሰው ስለ አላህ የሚሟገተው ጀህል ላይ ቆሞ ነው፣ አለማወቅ ላይ ቆሞ ነው። ዛሬ ሰዎች አላህ እጅ አለው የለውም ምንም አይነት መረጃ የላቸውም፣ ሙግትና ክርክር ላይ ናቸው። አላህ አለ የለም፣ ሰው መረጃ ሳይኖረው ክርክር ውስጥ ይገባል። አምላክ ስንት ነው? መረጃ ሳይኖረው ክርክር ውስጥ ይገባል። አምላክ ብቻ በአጠቃላይ አላህን በተመለከተ አላህ ያወረዳቸውን አንቀጾች በተመለከተ ሰው እጀህል ላይ አለማወቅ ላይ ቆሞ የሚያደርገው ሙግት በጣም አደገኛ ነው፣ አጥፊ ነው። አረቦች ምን ይላሉ? አናሱ አዕዳኡ ሊማ ጀሂሉ ያሉ፣ ሰው ላላወቀው ነገር ጠላት ነው። ስለዚህ በማናውቀው ነገር ላይ ገብተን የዛ ነገር ጠላት ሆነን እዛ ነገር ተሟጋጅ ተከራካሪ መሆን በራሱ ጥፋት ነው። ቁርአን ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል። በማታውቀው ነገር ላይ አትዘባርቅ፣ ምንም አትናገር፣ ቁም ተቆጠብ፣ ብዙ ከመናገር ከማውራት ተቆጠብ ይላል። አሁን ኢትዮጵያ ላይ ስላለው ነገር ብትጠየቁ አታውቁም። ዝም ነው ስለማናውቀው ነገር ቁርአን እንዳናወራን የከለከለን። አብዛኞቻችን ደግሞ ጥሎብን የማናውቀውን ነገር የምንዘባርቅ እንበዛለን። ስለ ኳስ ሲነሳ ግንባር ቀደም እናወራለን። ስለ ሐላል ሐራም ሲነሳ በጣም እናወራለን። ስለ ፖለቲካ ሲነሳ በጣም እናወራለን። ስለዚህ ሰው የማያውቀውን ነገር መፈትፈት ከጀመረ ጥፋት አለ ማለት ነው። ጀህል ነግሷል ማለት ነው። ሰው አለማወቁ መቀበል አቅቶታል ማለት ነው። ስለዚህ ወገኖቼ አላህ የኔ አንቀጽን በተመለከተ በእርግጠኝነት የሆነ ጉዳይ ላይ ሐራም ሐላል ሊነሳ ሁላችሁም በግል ያዛችኋቸው አቋሞች አሉ፣ የሚሰሟችሁ ነገሮች አሉ። እንዲህ ነው እኮ እንዲህ ነው እኮ ብትሉት፣ ስለዚህ በጣም መቆጠብ ያስፈልጋል። በቃ ወላ ተቅፉ ማለት እንደውም ቁርአን የሆነ ቦታ ላይ ምን ያልመስላችሁ ወላ ተቁሉ ዐለላሂ ልከዚብ ይልና ይተፍተሩ ዐለላሂ ልከዚብ ይቅርታ፣ አላህ ላይ ውሸትን ልትቀጣጥፉ አስባችሁ እማታውቁት ነገር ዝም ብላችሁ መናገርን አቁሙ ይላል። ስለዚህ ወገኖች እነለዚህ ጃዲሉነ ፊ አያት ላህ ቢገይሪ ሱልጣን አታሁ መረጃ ሳይመጣላቸው መረጃ ሳይኖራቸው በአላህ ህግና ስርዓት ላይ በአላህ ቀርነውና በዚህ ሰዎች እጅግ አደገኛ ተጨባጭ ውስጥ ነው እና ያሉት ይታረሙ ይላል። ወዐደ ሁደን ኢላ ሰዎች ትክክል አብ ነው አቤት መሬ ዘራ ነው ብላችሁ እኔ በግሌ ይሄ ጉዳይ ብዙ ጊዜ ያው ከተማችን ውስጥ ጃሂል እንደ ጉድ ነው ያለው። እናንተም ያላችሁበት ቦታ ላይ ቁርአንን የማያውቁ ሀዲስን የማያውቁ እጅግ በጣም በርካታ ሰዎች አሉ፣ በጣም በርካታ። ስለዚህ ሰው የማያውቅ ከሆነ ቁርአን የጠቆመው ፈስአሉ ነው፣ ጠይቁ። የማታውቁ ከሆናችሁ አትናገሩ። ለመናገር ስላስባችሁት ነገር ጠይቃችሁ ከገባችሁ በኋላ አደራ። የማታውቁት ነገር ላይ አላውቅም በራሱ ውበት ነው የዕልም ውበቱ ይላሉ። እማላቀውን ነገር አላውቅም ማለት ነው ይባላል። ስለዚህ እማናቀውን ነገር ከመዘባረቅ አላህ ይጠብቀን። አደራችሁን ጥረት አድርጉ። ከሚስት ጋር ስታወራ የማታውቀው ነገር ከሆነ ዝም በል፣ አንቺም ዝም በል፣ በቃ አላውቀውም በሉ። ግን ልክ እንደ ዓሊም ራሳችንን ቆጥረን ብዙ ጊዜ እንቸገራለን። ስለዚህ ይህንን ቁርአን በጣም ያውቁ ይዟል ኢንፊ ሱዱሪህም አለ ልቦቻቸው ውስጥ እኮ የለም አለ። ይህ ማለት ቢማዕና ማፊ ሱዱሪህም ማለት ነው። ልቦቻቸው ውስጥ የለም በዲን ጉዳይ ላይ የሚደርሱ አይደሉም፣ አይደርሱም፣ እንደከሰሩ ይቀሯታል ነው የሚለው። ፈስተዒዝ ቢላ። ስለዚህ ሚዑል በሺር እሱ ሰሚና ሁሉን ሰሚና ሁሉን ተመልካች የሆነ አምላክ ነው ይላል። እህቶች ወንድሞች፣ አላህ እኔ የምናገረውን አሁን የስር 20 ሰዎች እያወሩ ነው። ከሩሙጡና ዓለምን ዞር ብላችሁ ይዩት። ይህን ሁሉ መስማት የሚችል አምላክ ነው። አንዱ የአንዱ አሁን ሲናገር ሌላ ሰው ደርቦ ቢናገር አላህ የኔንም ያንተንም ለመስማት የሚሳነው አምላክ አይደለም። ይህንን አምላክ ነው ጌታ ብላችሁ ተቀበሉ የምንለው። ሁሉን አይነት ድምፅ በእኩል መልኩ መስማት የሚችል የመስማት ብቃት ያለው አምላክ ማለት ነው። በሲር ደግሞ ብሎ ማለት አሁን እኔ እናንተ ያላችሁበትን ኮንዲሽን የምትናገሩትን እየሰሙ አለ ማይክ ስትይዙ ነው የምሰማችሁ። ተኝታችሁ አዳምጡኝ፣ ቁጭ ብላችሁ አዳምጡኝ፣ መኪና እየሄዳችሁ አዳምጡኝ። ምንም አላቅ መመልከት አቅሙ የለኝም። እናንተም እንደዛ አይደል? አላሁ ጀለ ወዓላ ግን እኔንም ያያል። የሚገርማችሁ ነገር ፍላጎታችንን ጀርመን ያየዋል። መርየምን አሜሪካን ውስጥ ያለች ሁላችንንም በዚህ ሰዓት እየተመለከተን ነው። ከአላህ እይታ ውጭ ሆነን አናውቅም። ለዚህ ነው ምንድን ያለው እነሆ ነገሩ ሁወ ሰሚዑል በሲር፣ እሱ ያንተ አምላክ እኮ ሁሉን ሰሚና ሁሉን ተመልካች አምላክ ነው ይላል። ስለዚህ ሳ ፈልተጅኡ ወተሐሰኑ ቢላህ ሚን ከይድህም፣ ሁል ጊዜ ሁሉን ሰሚ ሁሉን ተመልካች ነኝና ነው የሚለው። በቃ በእኔ ተጠበቁ፣ ወደ እኔ ተሸሸጉ፣ እኔ ብቻ የማዋጣችሁ የሚል ጥቆማ ነው የሚሰጠን። ለኸልቁ ሰማዋቲ፣ ሰማይን መፍጠር እኮ አለ ወልአርድ፣ ሰማይና ምድርን መፍጠር አክበሩ፣ በጣም ትልቅ ነው፣ የከበደ ነው። ምን ኸልቅና ሰውን ከመፍጠር የበለጠ ከባድና ታላቁ ብቃት የሚጠይቀው ሰማይና ምድርን መገንባት ነው። ስለዚህ የሰው ልጅ እኔን ለመካድ ሲውተረተር፣ ሲሞክር፣ ሲዳዳ በትክክል ራሱን ከባድ ፍጡር፣ ውስብስብ ፍጡር አድርጎ ካሰበ ተሳስተዋል። የሰው ልጅ ከመፍጠር ይልቅ እንደውም በጣም ከባዱና አስቸጋሪው ሎጂካሊ እንሂድ ከተባለ የኔን አቅም ግምት ውስጥ ማስገባት ሳይሆን ሎጂካሊ እንሂድ ከተባለ በጣም ከባዱ ይሄ ነው። ሰማይን ያለ ምሰሶ መዘርጋት፣ ምድርን ይሄ የምታዩትን ዓለም ምድር የምትባል ነገር ምድር ዘርግተው ይህ ሁሉ ኸልቅ ምድር ላይ ዞር ዞር እንዲል ማድረግ በጣም ከባድ ነው። ስለዚህ እናንተ መፍጠር ለኔ በጣም ቀላል ነው፣ ይከብዳል ብላችሁ የምታስቡ እንኳን ከሆነ ሰማይና ምድርን መፍጠሪ ነው እንጂ ከባዱ እናንተ መፍጠርማ መች ከብዶኝ ያውቃል? የሚከብድም ነገር አለ። በጣም ስስና ቀላሎች ናችሁ ነው የሚለው። የሆነችን የዘር ፍሬ ከእንቁላል ጋር አገናኝቶ እናንተን እዛው ውስጥ የተወሰነች እናንተ የማታውቁ ሲስተምና ዘዴ እዛው ስር ፈጥሮ እናንተ ማስቀመጥ ነው። ሰማይስ ምድርስ ከምታስቡት በላይ በጣም ከባድ ነው ማለት ነው። ለኸልቁ ላሂ ሰማዋት ወልአርድ ወኢንሻኡሁማ ወብትዳኡሁማ ምን ገይሪ ሸይን አዕዘሙ ምን ኸልቅ ልበሸር ማለት ነው። ምድርን እንደ አዲስ ብድግ አድርጎ መፍጠር፣ ሰማይን ብድግ አድርጎ መፍጠር በጣም ከባድ ነው። በእናንተ ጭንቅላት ሰውን ከፍጠር የበለጠ ከባድ ሆነ አውቃለሁ፣ ግን እሱ ቢሆን አልከበደኝም። ሰማይንም ምድርንም ፈጥራቸዋለሁ እናንተን የሚያስገኘሁት እኔ ነኝ ይላል። ከዚህ እንደውም ይላሉ ኢማም ተስሂል በተባለው ኪታብ ውስጥ ወልፈረዱ አልስትድላሉ አለልባዕት ሊአነ ልኢላሀ አለዚ ኸለቀ ሰማዋት ወልአርድ አላ ኪበሪሃ ቃዲሩን ለአዕድት አጅሳዲ ባዕደ ፈናኢሃ ማለት ነው ያሉ። የዚያ አንቀጽ ትልቁ ጠቀሜታው ትልቁ ጎሉ አሉ የሰው ልጆች ሞተው መቀስቀስ እንዳለባቸው ያሳያላሉ። አላህ የገደለውን ኸልቅ ሁሉ መቀስቀስ የሚችል አምላክ መሆኑን ቁልጭ አድርገው ያሳያላሉ። ምክንያቱም ሰባት ሰማይን ገንብቻለሁ ካለ፣ ምድርን ገንብቻለሁ ካለ የሰው ልጆችን ገሎ መቀስቀሱ ምንም አይሰሩም እያለም ጭምር ነው አሉ ፊት ተስሂል ውስጥ። ወላኪን ነገር ግን እኮ አክተሩ ናስ አብዛኛው የሰው ልጆች ላ ያዕለሙን አያውቁም። አላህ የሰውን ልጅ የገነባ ሰማይን የገነባ ምድርን የገነባ ሁሉ ቻይ አምላክ መሆኑን አብዛኛው የሰው ልጆች አያውቁም። ያነሁም ላይ ተአመሩነ ሊገለበት ልጅህድ አለይም። ለምንድነው አብዛኛው ሰማያውቅ ከተባለ አቅላቸውን አብዛኛው ሳይታችሁ ከሆነ አእምሮን ማሰራት ማሰላሰል ሳይሆን ስሜቱን መከተል ነው የሚቀረው። ስለዚህ ጃህል ጣራ ስለነካ ሰዎች ከአቅላቸው ይልቅ ስሜታቸውን ስለሚያስተናግዱ በአላህ ጉዳይ ላይ ቁጭ ብለው ተምረው አዋቂ ለመሆን አይታገሉም፣ አይጥሩም። ስለዚህ ወላኪና ከተልናስ ላይ ዓለሙ ያልኩት ለዚህ ነው ይላል። ወማ የስተውል አዕማ እውሩ እኮ አይስተካከልም፣ ወልበሲር አይን ካለው ጋር አይስተካከልም። እውሩ እና አይናማው ግለሰብ በፍጹም አይስተካከሉም። ምክንያቱም እውሩ አስባችሁታል፣ አይን ሳይኖራችሁ ሲቀር ፊት ለፊታችሁ የሚከናወነውን ነገር አትመለከቱም። ልትገደሉም ይሁን ልትሸለሙም ይሁን ሰዎች አጠገባችሁ የተጫወቱ ይሁን ኩሽታ ድምፅ ካልሰማችሁ በስተቀር አትለዩዋቸውም። አይን ከባድ ጸጋ ነው። አይን ያለው ደግሞ ደቂቁን ረቂቁን ሁሉን ነገር ተመልክቶ ነው የሚያደርገው፣ የሚንቀሳቀሰውም እንደዛ ነው። ስለዚህ አይን ያለውና አይን የሌለው ፍጹም አይስተካከሉም። ማር አላሁ ጀለ ወዓላ ወለዚነ አመኑ ወአሚሉ ሷሊሓት፣ እነዛ ጌታቸውን ተቀብለው በጎ ነገር የሰሩ ሰዎች ሙእሚኖች ማለት ነው። ወለል ሙሲ እንደዚሁም ወንጀል መጥፎ ነገር የሚሰሩ ሰዎች ጋር አይስተካከሉም። ሙእሚኖቹ አላህን ፈርተው ጌታቸውን አክብረው ለወዲያኛ ዓለም ተጨንቀውና ተጠበው ከበደልና ከተለያየ መጥፎ ነገር ተቆጥበው ቁጭ ብለዋል። እነማን ሙእሚኖቹ? ሙሲዎቹስ? መጥፎ ሰሪታዎቹስ? መጥፎ ነገር በቀላሉ ቢዳፈሩ ነው የሚሰሩት። እዛ ጠዋት ማታ እዛ ላይ ነው ያሉ። ስለዚህ ሁለቱ ሰዎች እንኳን አምላክ ዘንድ አይደለም እሰው ዘንድ ራሱ እኩል አይከበሩም። እሰው ዘንድ ራሱ እኩል ቦታና ክብር አይሰጣቸውም። ስለዚህ እነዚህም ቢሆኑ በፍጹም የሚስተካከሉ አይደሉም ይላል አላሁ ጀለ ወዓላ። ያኔ ለማ ተዘከሩ፣ ትንሽ እንኳን አትመከሩም፣ ትንሽ እንኳን አትገሰጹም። እንዴት ብሎ ነው አይን ያለውና አይን የሌለው እኩል የሚሆነው? እንዴት ብሎ ነው መልካም አምኖ በጎ ስራ የሚሰራና እምነትን አልቀበልም ብሎ ጸያፍ ተግባር ላይ የተሰማራ ሰው እንዴት ነው እኩል የሚሆኑት? ቀሊለማ ተዘከሩን፣ ትንሽ እንኳን አትገሰጹም። ይሄ ሁለት ተፍሲር አለው። ቀሊለማ ተዘከሩን አንደኛው ተፍሲር የምትመከሩት የምትገሰጹት ትንሽ ነው የሚል ነው። ሁለተኛው ነገር ደግሞ እስቲፍሃም ነው። ትንሽ እንኳን አትገሰጹም እንዴ? አረ ተገሰጹ። እንዴት ነው አማኝና በጎ የሚሰራ ሰው ከሙጅሪም እና መጥፎ ግለሰብ ጋር እኩል የሚሆኑት? ፍጹም አይሆኑም። አታስቡን የሚል አላሁ ጀለ ሻእኑ። እሺ እነ ሰዓተ ቅያማቱ አኳር አላህ ሺ ቅያማ የምትባለው ነገር እኮ ለአትሌቱን መጭ ነች፣ ትመጣለች፣ አይቀርም። ላረይበ ጥርጥር የለባትም ፊያ በሷ ውስጥ። ይቺ ከባድ የምትባለው የቅያማ ዕለት በመከቱ ላይ በመከሰቷ ላይ በመምጣቷ ላይ ምንም አይነት ጥርጣሬና ሸክ የሚባል ነገር የለም፣ ትከሰታለች ነው የሚለው። ወላኪን አክተረ ናስ ነገር ግን አብዛኛው የሰው ልጅ ላ ዩእሚኑን ቅያማ ቀን እንደሚመጣ አምነው መቀበል ሲቸግራቸውና ሲከብዳቸው ይስተዋላሉ። ወሊዛሊክ ዩንኪሩን አልባዕተ ወልዘር ለዚህ ነው ቅያማ ቀን አለ ስትያቸው አንቀበልም፣ ሂሳብ አለ አንቀበልም ብለው በጸያፍ ተግባራቸው የገፉት ትልቁ ምክንያት ለምንድ ነው? እምነትን ስለሌላቸው አምላክን ስላልተቀበሉ ነው። ሰው ሞቶ መቀስቀስን ለመካድ የሚዳዳው ለአምላክ ያለው እይታ የተበላሸ ሲሆን ነው። ስለዚህ ቅያማ ይከሰታል፣ አይቀርም፣ ይመጣል። ወላኪነ አክተረ ናሲ ላ ዩእሚኑን አብዛኛው የሰው ልጆች ግን አያምኑም። ወቃለ ረብኩም ጌታችሁ እኮ እንደዚህ ብሏል፣ ወገኖቼ እድዑኒ ለምኑኝ ብሏል፣ አስተጅብ ለኩም ለእናንተ ልመናችሁን እሺ ይላለሁ። አስተጅብ ለኩም እሺ ይላችኋለሁ እና ልመናችሁን አጧጡፉት አለ። እህቶች ወንድሞች፣ ሰው ሲለምኑት ሲማጸኑት አ ይቸግረዋል፣ ይከብደዋል፣ ይጠላል። አላህ ደግሞ የሚወደው የሚደሰተው ደግሞ ምን ሲሆን ነው? ሲለመን። በመለመን ውስጥ ምን አለ መሰላችሁ? ተውሂድ አለ። ግለሰቡ አላህን ያ ረብ፣ ይሄ ችግር ይሄ መከራ ገጥሞኛል፣ አንሳው፣ ይሄን ነገር እፈልጋለሁ፣ ስጠኝ ሲል ከዚህ አደጋ ተከላከለኝ ሲል ምን እንዳለው ታውቃላችሁ? ለአላህ እውቅና ሰጥታችኋል። ጌትነቱን ተቀብላችሁ ከችግር የሚያነሳ ከምንጠራው ነገር ሁሉ እኛን መጠበቅና መከላከል የሚችል ኃያል አምላክ መሆኑን እውቅና ሰጥታችኋል። ይሄ ነው በጣም የሚፈለገው። ሰጥታችሁ ስትጠይቁ አስተጅብ ለኩም አለ፣ እሺ እላችኋለሁ አለ። ወላሂ ይቺ ሎጂክ እኔ ምን ጣፈጠኝ ጥላቸው። እኔ ለምሳሌ አንዱ መጥቶ አተ መሐመድ አረባ ጨቃጨቅ ቀንድ አስብ ላምጣ ቢለኝ ለመስጠት እንኳን ብፈልግ አላደርገው። ሌላ አንድ ሰው ላ የሚፈልግ አላህ መለመነ ሲለ የልመናን ስራ አድቆ ነው ያለን። ዝም ብሎ በግብሁ ይሄ ልመና አይደለም። ሌላ ራሱን ያለ ስለዚህ በተቻለ አቅም አላህን መማጸን ይቅርታ ቋገኖች እንዲህ ጀዛኩም ላሁ ኸይር። እሺ፣ ስለዚህ አላህ እድዑኒ አስተጅብ ለኩም ማለት ዛሬ አሁን በእርግጠኝነት በየሰው ሀገር የምትንከራተቱት ስራ አለብኝ ብላችሁ ጠዋት ወጥታችሁ ከማሽን ጋር ውጭ ከመኪና ጋር ሱቅ ላይ ቆማችሁ መከራችሁን የምታዩት ከችግር ለመውጣት ነው፣ ራስን ችሎ ለመገኘት ነው። የሚገርማችሁ ግን እንደው ይህን ሰብ አትጠቀሙ ማለት ባይሆንም ቀላሉ መንገድ አላህን ከልብ እየታዘዙ ጌታ ሆይ ይህን እፈልጋለሁ ብሎ መማጽን ሁሉ ይመስለኛል። ግን እኛ እንደዚህ አይነት መንፈሳዊ ከችግር መገላገያ መፍትሄዎች አልዋጥ ስላሉን በጉልበት ሀብታም ለመሆን፣ በጉልበት ከበሽታ ለመገላገል፣ በጉልበት ከችግር ለመውጣት ስንታገል እንታያለን። ስለዚህ ወገኖቼ አላህ ግልጽ ያለ ህግና ስርዓት ነው ያወርደው። ወድዑኒ አስተጅብ ለኩም ለምኑኝ እሺ ይላለው አለ። ቀጥሎ ያለው ቃል ደግሞ በጣም ከባድ ነው። ምን ማለት ነው? ግንዱን ተጠላችሁ ያሁኑ አንቀጽ ከጠየቃችሁኝ ይሰጣል የሚል ቃል ኪዳን ነው። አላህ ደግሞ ኢነላህ ላ ዩኽሊፉል ሚዓድ ነው። ቃል ኪዳኑን የሚያጥፍ አምላክ አይደለም። ኦኬ። ኢብኑ ከሲም ይላሉ ነደበ ተዓላ ዒባደሁ ኢላ ዱዓኢሂ ወተከፈረ ለሁም ቢልኢጃበቲ ፈድለን ምንሁ ወከረማ። አላህ ባሮቹን እንዲለምኑት እንዲማጸኑት ጠየቃቸው። ከዛ በኋላ ስትማጸኑ ስትጠይቁኝ ደግሞ በራሴ ትሩፋት በቸርነቴ ልለግሳችሁ ፈቃደኛ ነኝ አለ። ከዛ በተቃራኒ ምን አለ መሰላችሁ? እነለዚነ የስተክቢሩን እነዛ የሚኮሩ ሰዎች አለ አነ ዒባደቲ እኔም ከመገዛት እኔም ከመለመን የሚኮሩና ትዕቢት ውስጥ የሚገቡ ሰዎች ሰየድኩሉነ ጀሃነማ ጀሃነም ውስጥ አስገባቸዋለሁ አለ። ዳኺሪ የተዋረዱ የታነሱና ክብር የሌላቸው ሲሆኑ ጀሃነም ዓለም ውስጥ እንዲገቡ አድርጋቸዋለሁ አለ። አያቸውም የሰው ልጅ ሲለመን ሲጠየቅ ሲማጸኑት ትዕቢት፣ ኩራት፣ እምቢተኝነት፣ አፈንጋጭነት ይታይበታል። አላህ ግን ይበልጥ ስትቀርቡት ስትለምኑት የአላሁ ጀለ ወዓላ ፈድል ደግሞ በዛው ልክ ወደ እናንተ ይቀርባል ማለት ነው። እና ዱዓን አብዛኞቻችሁ አልተዋችሁም፣ ግን እንደው ከልብ አላህን ትማጸኑታላችሁ። ታማችሁ ከችግራችሁ እንዲገላግላችሁ፣ እርቧችሁ ምግብ እንዲሰጣችሁ፣ ስራ አጣችሁ ስራ አላሁ ጀለ ወዓላ መንገዱ እንዲያግራላችሁ፣ ሚስት አጣችሁ ሚስት እንዲሰጣችሁ፣ ባል አጣችሁ ባል እንዲሰጣችሁ አላህ ከልብ ተማጽናችኋል። ከልብ ከአንገት በላይ ማለት ነው። እያስተማርኳቸው ያ ረብ ጀነት ስጠኝ ይለዋሉ። እየቀለድኩ ይሄ ደግሞ አይደለም። አላህ ቢላል ነብ ሳሰለም ኢነላህ ላ የቅበሉ ዱዓ አልጋፊሊን፣ የዘነጉ ሰዎችን ዱዓ አላህ አይቀበልም። ከልብ የሚጠይቁት ሰዎችን ነው አላሁ ጀለ ወዓላ ዱዓቸው የሚቀበሉ። ስለዚህ ከአንገት በላይ ዱዓ የትም አታደርስልን። ኦኬ፣ እንኳን አላህ ዘንድ አይደለም፣ አሁን ራሱ የሆነ ሰው መጥቶ ማለት ነው ጀርባውን ሰጥቶ ምንም ትኩረት ሳይሰጥ ፊቱን አዙሮ ኤፍጂ 100 ብር ስጠኝ ብሎ ጥሎ ቢሄድ ትናደዳለህ። ከልቡ አይደለም። ከጠየቀ አልቀር በስነ ስርዓት አይጠይቅም እንዴ ነው የምትለው። አላህም ጀለ ወዓላ ሊሰጥን ለምን ነው እሺ ሊለን ምን ይፈልጋል? ከልብ የሚጠይቁት ለአላህ አንተ እኮ ሰጪ አምላክ ነህ ብለው እውቅና ሰጥተው የሚማጸኑትን ሰዎች ይፈልጋል። ስለዚህ ወገኖቼ ኡስታዝ አያችሁ፣ መደገፍ አቆምኩኝ። እስቲ ይሻለዋል ቤት አጥር ያዞራሉ። ከዛሊከ ልክ እንደዚሁ እንደምኑ ቀደም ሲል ሰዎች አላህ በዋለላቸው ጸጋ ማመስገን እንዳቃጣቸው ሁሉ አላህን መገዛት እንዳቃታቸው ሁሉ አላህ ከላይ የጠቀሱትን ጸጋዎች እንደዋለላችሁ ሁሉ ዩእፈኩ ለዚን እነዛ ሰዎች ይመለሳሉ ወይም ፊታቸውን ያዞራሉ። ካኑ ቢአያቲላሂ የጅሐዱን የአላህን አንቀጽ የሚክሉና አንቀበልም ብለው ትንቅንቅ ውስጥ የሚገቡ ሰዎች ምን ይሆናሉ? ከትክክለኛ ህይወት መስመር ፊቶቻቸውን ያዞራሉ እያለ ነው። ገባ ኬፍጂ? بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ولقد آتينا كم ساعة صوتنا يجمره وصوتك يجمع ربك ولقد آتينا برقد ستنال موسى ሙሳ ለሙሳ ሰጠነዋል አልሁዳ መመሪያ የሆነውን ሰጠነዋል። ወአውረስና አውርሰናል በኒ እስራኤል የእስራኤል ልጆችን አውርሰናል አልኪታብ የመመሪያ የሆነውን ክታብን ለነሱም አውርሰናቸዋል ከሙሳ በኋላ ሁደን መመሪያ የሆናቸው ዘንድ ወዚክራ ተግሳጽም ይሆናቸው ዘንድ ሊኡሊል አልባብ መመሪያና መገሰጫ ይሆናቸው ዘንድ ሊኡሊል አልባብ የልቦና ባለቤት ለሆኑ ሰዎች ማለት ነው። ልቦና ያላቸው ሰዎች መገሰጫ ይሆን ዘንድ ፈስብር ያ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነ ወዕደላሂ የአላህ ቃል እኮ ሐቁን እውነት ነው። ወስተግፊር ምህረትንም ለምን እስትግፋር አርግ ሊዘንብክ ለጥቃቅን ኃጢአቶች ወሰብሕ አጥራው ቢሐምድሂ ከማመስገን ጋር እሱን ከማላክ ጋር ቢሐምድ ረበክ ከጌታ ምስጋና ጋር بالعشي ما مشى أكابابينا والإبكار ما لدى أكابابي إننا يجادلون يمين موقتوت في آيات الله بالله آيات لا يمين ما قصوت بالله أنا قصد لا يمين ما قصوت بغير سلطان يعلمن من الرجاء آتاهم يمتعجوا يهونا يمين ما قصوت إن في صدورهم بل باتشو استيالو إلا كبرون مكروارات إنجي ليا نغر أدلم يمت ألا تشيهون مرجا يمت ألا تشيهون مرجا إلا تشيهون بولي باتشو استيالو حق اللي مكبرك إفرقرات شو إنت كراتنو ما هم النسو أدلم ببالغيه የሚدرس አይደለም حقና እንቀበለም ብለው ወደ ሌላ ቢያፈገፉ እነሱ የፈለጉት ነገር እንትን የፈለግነው ነገር እንደርሳለን ቢሉ እነሱ ደራሾች አይደሉም ወደዛ ነገር ካሰቡት ነገር ላይ እስላምን ካለመቀበልም ቢብለው ወይ እስልምናን እናጠፋ እንታጋለን ብለው ከመሉት ነገር ደራሾች አይደሉም فاستعذ بالله كذام بالله تبك النستون كل انه الله هو السميع السمينا البصير تمركاچ نو سمتو تمرك سمتو ايتو يسراچون يسطاچوال معنات نو بسرو سرا يمنداچوال سمتواچو ايتواچو زماي ايلاچوم انغراچو يسمال لسراچو تمركاچ نو كذا بسراچو ياغنالو معنات نو لخلق السماوات سمايات سبات سمايات مفطر والارض مدرن مفطر اكبر يبلطنو من خلق الناس يسولك مفطر يتلقنو يسولج كمفطر يسولج فطرو كموت بوراح قسقسم انين سماينا مدرن مفطر يتلقى يكبدنو ولكن نغرغر اكثر الناس بذو سوج لا يعلمون اياوكم ايه نغر كله الله زند قلال ما هونون اياوكم وما يستوي الاعمى اورن اكل ايهونم وما يستوي اكل ايهونم الاعمى عين سوور والبصير تملكاج عين سوورنا تملكاج اكل ايهونم والذين امنوا اننيا يامنوا دمو وعملوا الصالحات امنهم طرو سرا يسروت ولا المسيء وانجلنيا كوانجلنيا اكل ايونم بالله باندنته امنو كذام طرو سرا يسراو بشريعه يتعززو اكل ايونم كوانجلنيا ماتو قليلا تنشم قليلا ما تذكرون تنش نو متجسدوت تنشم ما تتجسسوا بزي بالله تامر بافطاطرو ان الساعه قيامكم لاتيه مچينات لا ريب فيها بس ولا يمطرطار يلم ولكن نغرغن اكثر الناس بذو سوج لا يؤمنون ايامنهم وقال ربكم جتاچو على ادعوني لمنون تطاعون تغزون استجب لكم اشي لاچو الله تقبلاچو الله انين ببچن تغزون اشي لاچو الله تطرون اشي لاچو الله إن الذين إننا يستكبرون يميكرارون عن عبادتي أنين كبغزات أنين ببتشنت كمام لت يميكرارون كنيلا يلان يميكرارون سيدخلون يقبالو جهنم جهنم نقبالو داخرين يانسوهونو يتواردونا يانسوهونو جهنم نقبالو الله الذي الله ما لذكو يانو جعل لكم الأرض جعل لكم الليلة مشتون يادرق اللاتشو لليتون يادرق اللاتشو لتسكنوا فيه بس لا يترقوا والنهار كأننا يادرق اللاتشو يا الله نو مبصرا برهان يادرق اللاتشو لتنك أساقصوا إن الله اللهكو لذو فضل يترفات بالبيت يترفات بالبيت هنا قتانو على الناس بسوش لاي يترفات بالبيت هنا قتانو ولكن نقرقن أكثر الناس بزو سوش دمو لا يشكرون السن بإبادة وسط أتشو سقا أيام سقنوتم أي قزوتم أيام سقنوتم ذلكم الله يا قتاتشونو ذلكم يخواتشوكو الله الله ربكم إن أنت قتانو خالق كل شيء كل النقر مفتر قتانو لا إله أملاك لم إلا هو السوء إنجي فأنا تؤفكون وديت تازن بلالاتشو كذلك لك اندزيو بحق لاي انداس واشوت حقنا لك ابلم اندالوت يؤفكوا الذين اننا يزورالو كانوا ينبروس بآيات الله با الله انقذ با الله تامرات با الله ملكت يجحدون كانوا نبروا بآيات الله با الله أنكز يجهدون يمي موقتو نبروا شنيا ووتا قدم جمهور يازيارة شنو الله الله كو الذي يانو جعل لكم الأرض مدرن يادرق اللاتشو قرارا مسفريا قرارا مسفريا والسماء سماء دمو بناء طارا يدرغلاچو وصوركم يقرصاچو نو وصوركم يقرصاچو نو فاحسن يستكاكل صوركم قرصاچو نو الله الذي يعلو جعل لكم الأرض مدرن يادرق اللاتشو قرارا مرقاقيا والسماء سماء دمو بناء آراء يادرق اللاتشو وصوركم كذان يقرق آتشو الله يعلو فأحسن صوركم كرس آتشنم ياسامر ورزقكم كذان يرزق آتشو سيساون يلقس آتشو من الطيبات كطروطرو ذلكم الله ذلكم الله يهو اللاتشو ذلكم يهو اللاتشو الله الله كو ربكم يتاتشونو فتبارك الله فتبارك الله الله لاك رب العالمين يعلمات وجتا وإن فتبارك الله خير يبزاي هنا جتا رب العالمين يعلمات وجتا مالفنا هو الحي، السو حي هنا قتانو لا إله، هي هنا قتانو لا إله أملاك اللم إلا بحق يمين ملك أملاك اللم إلا هو كسو واستقر فعبدوه تقزو تتروت مخلصين ترتارغاتشو له الدين دين لسو ترتارغاتشو دين لسو دين لسو ترتارغاتشو تقزوت الحمد لله مزقانا يقباو لالله رب العالمين يعلم واحد قتايا هونو فدقوه تغزوت يا محمد صلى الله عليه وسلم إني إنيكو نهيت تكالكي الله أن أعبد اندق أن أعبد اندق جزات تكالكي الله الذين إننيان اندقزات خلقية لو تدعون يمتقزواتشون يمتقزواتشون نغروش اندترى اندامه خلقية لو من دون الله كالله وج لما جاءني بمتعين جزي البينات قلس هنا نغر بمتعين نغر قلس هنا مرجع بمتعين جزي خلقية لو من ربي فقطعي زنج وأمرتو تازجالو أن أسلم الجقر للتازز لرب العالمين لعلمات القتال والله أعلم تساستها لي